بأن الله أو الدجال. This is the manners and the attitudes of the messengers of Allah. ይህ የአላህ ስብሓነሁ ወተዓላ መልእክተኞች ስነ ምግባርና ባህሪያቸው ነቢ ስ ላ ሰለምን የተላኩበትን አልቲሜት ጎላቸውን I have been sent to complete the good manners. እኔ የተላኩት መልካም ስነ ምግባርን ላሟላ ነው ብለውናል። መልካም ስነ ምግባርን ላሟላ ነው፣ የዲን ቁንጮ ነው መልካም ስነ ምግባር። አንድ ሰው በአላህ ካመነ መልእክተኛው ዓለይሂ ሰላቱ ወሰላምን ከተቀበለ በእሳቸው ፈለግ ከተጓዘ ቁርአን የህይወት መመሪያው ካደረገ የነቢ ስ ላ ሰለም ሀዲስ የህይወት መመሪያው አድርጎ ከተቀበለ መልካም ስነ ምግባርና መልካም ባህሪን ከሱ ላይ ልትጠብቅ ይገባል። የህይወት እንቅስቃሴ ሁሉ በመልካም ስነ ምግባር ላይ ያተኮረ ነው የሚሆነው። መልካም ስነ ምግባር ደግሞ ያለ ዲን ሊገኝ አይችልም። መልካም ስነ ምግባር ያለ ዲን በፍጹም ልታገኘው አትችልም። እና ይህንን ኡስነል ኹሉቅ መልካም የሆነ ስነበት እና ከነቢዩ አቶ ሰላም የህይወት ታሪክ የአላህ ነቢያቶችና መልእክተኞች በቁርአን ውስጥ ማውሳቱ ይህንን ነው። ለዛ ነው እስማኤል አለይሂ ሰላም እውነተኛ ቃል ኪዳኑን ጠባቂ ነበር። ሲ እኛ ከታሪኩ እንድንማር የሚፈልገው አላህ ምንድነው ከእስማኤል አለይሂ ታሪክ ስብዕናቸውን፣ ባህሪያቸውን፣ ስነ ምግባራቸውን የገለጸልን የእሳቸውን ፈለግ እንድንከተል የእሳቸውን መንገድ እና አርአያነት እንድንይዝ እኛም በቃላችን እንድንገኝ እውነተኞች እንድንሆን። ስለ ሙሳ አለይሂ ሰላም ታማኝነት ሲናገር አላህ ሱረቱ ቀሰስ 28 26 ላይ ታማኝ እንደነበሩ በቃላቸው የሚገኙ እንደነበሩ ያመላክተናል ማለት ነው። እንሰን ሰፖርት ሌላ ወደ ሁለተኛው አጀንዳ ይሄ ስለ መልካም ስነ ምግባራቸው ወደ ሁለተኛው አጀንዳ ይልቁን ሁለተኛው አጀንዳ ሰፋ ይለ ሁላችንም በደንብ እንታደምጥ እንፈልጋለን። በተለይ ሁለተኛው አጀንዳ ማለት ነው ነቢያቶችና መልእክተኞችን በተመለከተ። እስኪ ሴት ነቢያቶች ሴት ነብይት ወይም ሴት መልእክተኛ አለ ብሎ የሚያምን ሰው አለ? ከእናንተ መካከል ማይክ ልስጥና ከዛ እስኪ ሐሳባችሁን አካፍሉ። ኖ ያ ኖ ሰላም ኦኬ እሺ። የለም የሴት ነብይትም የወንድ የሴት መልእክተኛም የለም። ስለዚህ ነቢያቶችና መልእክተኞች ሁሉ ወንዶች ናቸው ማለት ነው። በዚህ ተስማማላችሁ ሁላችሁ? ማስረጃው ምንድነው? እሺ ሳራ አው ማስረጃው ምንድነው? የሴት ነብይ ወይም የሴት ነብይት የሴት መልእክተኛ ላለመኖሩ ወንዶች ብቻ ለመሆናቸው ምን ማስረጃ አለ? እስኪ ማስረጃችሁን አቀርቡልኝ። ማይክሮስቶ ማስረዳት የሚችል ማለት ነቢያቶች እና መልእክተኞች ወንዶች እንጂ ሴቶች አይደሉም። አልሰማሁም እስካሁን። ምን ሳራ ምን አልሰማሽ? ቁርአን ውስጥ 25 ነቢያቶች ስም ነው የሚጠቅሰው፣ ከዛ ውጪ አይጠቅስም። አደሙና ለምን እንደዛ ከሆነማ በእስልምና የተላኩት 25 ነቢያቶች ብቻ ናቸው? 25 ነቢያቶች እና መልእክተኞች ናቸው ቁርአን ያወሳቸው ብቻ? ምን ብያችሁ ነበር ከዚህ በፊት አስተምር? ሱረቱ ኒሳ 4:164 እና ሱረቱ ዛኪር 4:78 ጌታችን አላህ ለነብዩ አለይሂ ሰላቱ ወሰለም በዚህ መጽሐፍ ውስጥ ስማቸው ወይም ታሪካቸው የዘከርንልህ ነቢያቶች አሉ፣ ያልተረክንልህም መልእክተኞች አሉ ብሏል። ስለዚህ በቁርአን ውስጥ የተተረከ ስማቸው የተወሳ ታሪካቸው የተነገረን መልእክተኞች እንዳሉ አምነን እንቀበላለን። በስም 25 ናቸው። ነገር ግን ታሪካቸው ባይወሰን መልእክተኞችና ነቢያቶች እንደተላኩ ደግሞ አምነን እንቀበላለን። ስለዚህ ይህ መልስ ሊሆን አይችልም ማለት ነው። ሴት መልእክተኛ እሺ፣ ተጨባጭ ማስረጃ ማቅረብ የሚችል ማንም የለም። ኢንፎርሜሽኑ አላችሁ፣ መረጃው አላችሁ፣ ማስረጃው ግን የላችሁ። መረጃና ማስረጃ ይለያያል አይደል? አንድ ሰው ስለ አንድ ነገር ኢንፎርሜሽን ሊኖረው ይችል ይሆናል፣ ነገር ግን ማስረጃ ላይኖረው ይችላል። ኤቪደንስ ኤንድ ኢንፎርሜሽን ዴ አር ቱ ዲፈረንት ወርድስ። ኢንፎርሜሽን እና ኤቪደንስ ሁለት የተለያዩ ቃላቶች ናቸው። እዛ ውስጥ ሴቶችን አይጠቅስም እኮ። ሴቶችን ባይጠቅስም አለሙ ነው። ሴቶችን ባይጠቅስም እኔ እያልኩ ያለሁት ሴቶችን ባይጠቅስም ሌሎች ከ25 ውጪ ነቢያቶችና መልእክተኞች እንዳሉ እኮ ተነግሮናል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም 124000 ነቢያቶች በእስላም እንደተላኩ ነግሮናል። ከእነዚህ ውስጥ ሴቶች ነበሩ ብዬ ብናገር አልነበሩም ለማለት ምን ማስረጃ አላችሁ ነው? አይ አንተ ደግሞ ነበሩ ብለህ ለምናገር እስቲ ማስረጃ አቅርብ ትልኝስ ደግሞ በተቃራኒ አንተ ነበሩ የምትል ከሆነ ማስረጃህን አቅርብ ብትሉኝ ነው። እኔ እንኳን ማስረጃ እንኳን ባይኖሩኝ ሊኖሩ ይችላል በሚል ግምት ልንይዘው እንችላለን። ፕሮባቢሊቲ እሺ፣ እስቲ ማይክ ልንጠቀስ። ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወበረካቱ። ኡስታዝ የጠየቀው የገባው ነበር የሴት ነብይ ላለመኖሯ ምን ማስረጃ አለ ነው የምትለው? ጥያቄው እንደዛ ነው። አይሰማም? እኔ በራሴ አስተያየት ካልሆነ በስተቀር የሴት ነብይ እንደሌለ አውቃለሁኝ። ግን መረጃ ብዬ የምለው ደግሞ ሴቶች በጣም ደካማዎች ስለሆን አላህ ሱብሃነ ተዓላ ለዚህ ሊመርጠን አይችልም። ምክንያቱም ብዙ ነገሮችን ማስተላለፍም ሆነ በማንኛውም ነገር እንትን ማለትም መጋፈጥ የሚችሉት ወንዶች ስለሆኑ እኛ ድክመት ስላለብን የተለያዩ ነገሮችን ስለሚያቀላቅ ሱብሃነ ተዓላ ሴትን ለዛ ነገር እንትን አላላትም ማለት ነው። ሰላም አለይኩም። ያው አንተ አብራራልን። የኔ ይሄ ራሴ አስተያየት ስለሆነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኑርጀና ሀታችን ጀዛኪላ በጣም ቅድም እንዳልኩት ነው። ኢንፎርሜሽኑ አላችሁ፣ መረጃው አላችሁ፣ ማስረጃው የላችሁ። ምናልባት ከምክንያቶቹ መካከል አንዱ ሴቶች ነቢያቶች ሴት ነቢይ የሌለበት ወይም ሴት መልእክተኛ ሆኖ ያልተላከበት ምክንያት አሁን ኑርጀና እህታችን ያቀረበችው ተፈጥሯዊ ማንነትን በተመለከተ እንደ አንድ ልንቀበል እንችላለን። ግን ከቁርአን ኤቪደንስ ማምጣት የሚችል ካለ የኑርጀና እህታችን ሀሳብ ያስኬዳል፣ እቀበለዋለሁ። እሺ፣ አላኩልህል ሁላችሁም በዝምታ ድባብ ተውጣችኋል። እኔው ላናገራችሁ መሰለኝ። ማስኩላኒቲን በተመለከተ ወንድነትን በተመለከተ ነቢያቶችና መልእክተኞች ሁሉ ወንዶች ናቸው ወይስ ሴቶችም ነበሩበት የሚለውን እስቲ ጥቂት እንመልከት። ጥቂት ነገሮችን እና በአስተውሎት ብትከታተሉኝ ደስ ይለኛል። እና ከአንድ ኪታብ ላይ ያለውን መሰረት አድርጌ ነው ማነሳላችሁ። The messengers and their messages መልእክተኞችና መልእክቶቻቸው ቁርአንና ሱናን መሰረት ባደረገ የሚል ዶክተር ኡመር ሱሌማን አልአፍቃሪ ከጻፉት መጽሐፍ ገጽ 133 ላይ ያለውን እኔ ታላቅ አሊም የጠቀሱትን ነገር ላካፍላችሁ። ማስኩላኒቲ በተመለከተ ወንድነትን በተመለከተ ይላሉ ሼክ another aspect of the perfection that Allah guaranteed that he subhanahu wa ta'ala chose all the messengers whom he sent from among me. ጌታችን አላህ ሱብሃነሁ ወተዓላ መልእክተኞችንና ነቢያቶችን ጥርት አድርጓቸዋል። ጌታችን አላህ መልእክተኞችንና ነቢያቶችን የመረጠውም ከወንዶች ነው ይላል። ከወንዶች ነው። አላህ did not send any messenger from among women. ከሴቶች መካከል አላህ ማንንም መልእክተኛ አድርጎ አላከም። This exclusively is indicated by the ayah. ይህ ደግሞ እንዲህ በሚለው የቁርአን አንቀጽ ተገልጾ እናገኛለን። አላህ አንድ መልእክተኛ አላከም። ማስረጃ ከፈለጋችሁ ይሄው የቁርአን አንቀጽ እንካችሁ ይላል። በሱረቱል አንቢያ ምዕራፍ 21 አሁን በኋላ ሁላችሁም ይሄን ያዙና ማስረጃ አድርጋችሁ ታቀርባላችሁ በሚቀጥለው ፕሮግራም ስጠይቅ ማለት ነው። በሱረቱል አንቢያ ምዕራፍ 21 ቁጥር 7 ላይ and we sent not before you but men to whom we revealed. ካንተ በፊት የላክናቸው መልእክተኞች ወንዶች አድርገን እንጂ አላክናቸውም ይላል አላህ። ካንተ በፊት የላክናቸው መልእክተኞች ወንዶች አድርገን እንጂ አላክናቸው። ስለዚህ ወንዶች ነበሩ ማለት ነው። ሼኹ ኪታቡ ላይ ያልጠቀሱት ሌላ ማስረጃ ነው ልጥቀስላችሁ። ሱረቱ ራዕድ ላይ በሱረቱ ራዕድ ምዕራፍ 13 ቁጥር 38 ላይ አላህ ምን ይላል? ለሁሉም መልእክተኞች ልጆችንና ሚስቶችን አድርገንላቸዋል ይላል። ልጆችንና ሚስቶችን አድርገንላቸዋል። ልጆችና ሚስቶችን አድርገንላቸዋል፣ ሚስቶችን አድርገንላቸዋል ካለ የግድ ወንዶች ናቸው ማለት ነው። የግድ ወንዶች ናቸው። ነህል 16 ቁጥር 43 ላይ መልእክተኞችን ወንዶች አድርገን እንጂ አላክ ናቸው። ነህል 16 43 እነዚህ የቁርአን አንቀጾች መልእክተኞች ወንዶች መሆናቸው የሚያመለክቱ ናቸው። ታዲያ What is the reason the messengers were mean? Tana lemenden no, melektenyoch wondoch mohon yegid yasfellegew. Lemen kasetoch melektenyoch altemerreten. Kalachu masrejawochun ba'arat kefiye aqerbellachuallo ilal shekhu. Arat meseratoy netal anasallachuallo. The messengers were men and did not send women for reasons which were indicated by the nature of their tasks. መልእክተኞችን ወንዶች አድርጎ እንጂ ሴቶች አድርጎ አላህ አልመረጠም። ምክንያቱም ተፈጥሮ ስለሚያግዳቸው ነው። አንደኛ ይላል The role of messenger requires a great many tasks to be performed. መልእክተኛ ሆኖ ሲመረጥ ሊሰራቸው የሚገባ በርካታ ተግባራቶች አሉ። Addressing men and women መልእክቱን ወደ ወንዶችም ሆነ ወደ ሴቶቹ የማድረስ ግዳጅ አለበት። Meeting people in a secret and openly. ሰዎችን በስውርም ሆነ በግላጭ አግኝቶ ዳዕዋ ሊያደርግላቸው ይገባል። Moving throughout the land. ከቦታ ወደ ቦታ ይንቀሳቀሳል። Confronting liars. በእሱ ላይ ውሸትን ሲነገርበት ቅጥፈት ሲቀጠፍበት ታጋሽ ሆኖ ያልፋል። And establishing proper against them. በተቃራኒው አካላት ላይ ደግሞ ግልጽ የሆኑ ማስረጃዎችን ያቀርብባቸዋል። debating with them. ከእነሱ ጋር ክርክር ያደርጋል። ሃይማኖታዊ ውይይት ይፈጽማል። preparing and leading armies. ወታደሮችን ያዘጋጃል። ጠላትን ይዋጋል። going through the severing of war. ወደ ጦር ሜዳ ይሄዳል። all of this suitable for men but not for women. ይህ ሁሉ ተግባራቶች ወንድ ለሆነ መልእክተኛ እንጂ ሴት በፍጹም የምትችለው አይደለም። ይከብዳታል። ተፈጥሮ ያግዳቸዋል። ሸኮ ያስቀመጠው ሴት መልእክተኞች መሆን አይችሉም ወንዶች እንጂ። ማስረጃ ይሄው ተፈጥሮ በራሱ አንድ። ሁለተኛ the role of messenger demanded that the messenger should be in a charge of those who follow him. መልእክተኛ ግድ ነው ሊከተሉት የሚገቡ ሰዎች ይኖራሉ። ስለዚህ የሚከተሉትን ደግሞ followers ለተከታዮቹ ሐላልና ሐራምን ይነግራቸዋል። በመካከላቸው ፍርድን ይሰጣል። ነገር ግን ሴት ብትሆን ይሄን ማድረግ ይከብዳታል። ምክንያቱም ወንድም ሴቶች ይከተላታልና። ይሄ ደግሞ ተፈጥሮ መቃረን ይሆናል ያሻው። ሶስተኛ masculinity is more perfect as we have explained above. ከላይ እንዳየነው ወንድነት ለመልእክተኝነት የተሻለ ነው ከሴትነት ይልቅ። ሂንስ አላሁ ተዓላ ምን ይላል በሱረቱ ኒሳ ምዕራፍ 4 ቁጥር 34 በሱረቱ ኒሳ ምዕራፍ 4 ቁጥር 34 ላይ Men are the protectors and maintainers of women. የሴቶች ተንከባካቢ የሴቶች ጠባቂ ሴቶችን አሳዳሪ ወንዶች ናቸው ይላል አላህ። ወንዶች ናቸው ሴቶችን አሳዳሪ ሴቶችን ተንከባካቢ። ስለዚህ ከዚህ አንፃር ወንዶች መልእክተኞች ተደርገው ይላኩ የሚገቡት እነሱ ናቸው። አራተኛ Women have to cope with things that prevent them from doing many tasks such as menstruation, such as pregnancy, such as childbirth and sensibles. ሴቶች መልእክተኞች ሆነው ቢላኩ በእነሱ ላይ ያለው ተፈጥሮ መልእክታቸውን ለማድረስ ያስቸግራቸዋል። ለምሳሌ ሃይድ በሚሆኑበት ወቅት፣ ለምሳሌ በእርግዝና ወቅት፣ ለምሳሌ ልጅ በሚወልዱበት ሰዓት እነዚህን የማይመሳሰሉ ነገሮች መልእክታቸውን በአግባቡ እንዳያደርሱ ያግዳቸዋል። ስለዚህ ተፈጥሯቸው በራሱ ሴቶች መልእክተኛ ሆነው ሊላኩ በፍጹም አያስችላቸው። ይሄንን እንግዲህ ሸኾ ያቀርቡና ፕሮፌት ኦፍ ዊሚን ሌሎች ደግሞ ዑለማዎች አሉ ይላል። አንዳንድ ዑለማዎች አሉ የሴት መልእክት የሴት ነብዮች አሉ ብለው የሚያምኑ አሁን በደንብ አድምጡ። የሴት ነብያት አሉ ብለው የሚያምኑ አሉ። ምን ይላል? Some of the scholars አንዳንድ አይሊሞች ወይ ሚስዳን ሊቃውንቶች including Abu Hasan al-Ash'ari, Qurtubi and Ibn Hazm. Abu Hasan al-Ash'ari, Qurtubi and Ibn Hazm የመሳሰሉ አይሊሞች said that Allah Subhanahu wa Ta'ala blessed some women with prophethood. አንዳንድ ሴቶችን አላህ የነብይነት ማዕረግ ሰጥቷቸዋል ብለው ያምናሉ። እና Abu Hasan al-Ash'ari, Qurtubi and Ibn Hazm የመሳሰሉ ዑለማዎች አላህ ሴቶችን ነቢያትነት የመረጣቸው አሉ ብለው ያምናሉ። those who said that women were prophets regard a great on the prophet of Mary. እነዚህ የሚሉት ዑለማዎቻችን ይላሉ ዑለማዎቹ መርየም የአላህ ነብይ ናት ብለው ያምናሉ ነብይት ናት ብለው ያምናሉ some of them also attribute prophethood to other women ለሌሎችም እንደዚሁ ደግሞ አደርገዋሉ ነብይነትን ለምሳሌ ሐዋ ሳራ እንዲሁም ደግሞ የሙሳ አለይሂ ሰላም እናት አጀርንና አሲያን እነዚህ ነብያት ናቸው ሴት ነብያት ናቸው ብለው ያምናሉ when these people were shown the ayah ታዲያ እነዚህ ዓሊሞቹ እንደዚህ አይነት ማስረጃ ሲቀርብላቸው ምን ይላሉ ሴቶች መልእክተኞች በፍጹም ሊሆኑ አይችሉም ቁርአን በሱረቱል አንቢያ ምዕራፍ 21 ቁጥር 7 ላይ እኮ ያለው ወንዶች እንጂ ሴቶችን መልእክተኛ አድርጎ አላህ አለመላኩን ሲያሳየን መልእክተኞቻችንን ወንዶች አድርገን እንጂ አላህ ናቸው ይላል አላህ ታዲያ መልእክተኞቻችንን ወንዶች አድርገን እንጂ አላህ ነን ካለ እንዴት መርየምን እንዴት ሳራን እንዴት ሐዋን እንዴት ሀጀርንና አሲያን እንዲሁም የሙሳ አለይሂ ሰላምን እናት ነብይ ናቸው ነብይ የነብይነት ማዕረግ አላቸው ብላችሁ ተመሰክራላችሁ ስንላቸው ይላል ሸኹ ስንላቸው እንዲህ ብለው ይመልሳሉ ምን ብለው ይመልሳሉ they said we don't dispute that ይሄንን ማኛ መሽተከራከረን ይሄማ ቢላሽክ እናምናለን የተራቁት ወንዶች ሁሉ መልእክተኞች ናቸው አላህ መልእክተኞችን ሁሉ ወንዶች አርጎ እንጂ ሴቶች አርጎማ አላከም እኛ ግን ይያለን ያለ ነው የነብይነትን ማዕረግ ሰጥቷቸዋል ነው ምንለው የመልእክተኝነት ማዕረግ አይደለም ያለው አስተውሉ ቁርአኑ የሚለው messengers ነው የሚለው መልእክተኛ ነው የሚለው እኛ ደግሞ ይያለን ያለ ነው prophethood ነው የነብይነትን ማዕረግ ነው ይያለን ያለ ነው ስለዚህ ተሳስተዋል እኛ ከምንለው አሳባጣር የምትጠቅሱት የቁርአን አንቀጽ ተገቢ አይደለም ይላሉ But the position of the prophet is not included in the Quran text and the objection to women being messengers do not apply in the case of prophethood. ስለዚህ ነብይነትን ሴቶች ነብይ አይሆኑምም የተቃርኖ የሚያመለክት የቁርአን አንቀጽ የለም ይላሉ። ምክንያቱም ለነሱ ነብይ ማለት because prophethood means ነብይ ማለት limited only to the person who is a prophet who is not able to convey to others. የሚመጣለትን ራእይ መልእክትን ወደ ሌሎች ሰዎች የማድረስ ግዳጅ የለበትም ብለው ያምናሉ። ስለዚህ አሁን ምንድነው የሚሉት ማለት ነው? የሴት ነቢያቶች አሉ። የሴት ነቢያቶች ማኖራቸው ግልጽ ሆኖ ሳለ መልእክቱን የማድረስ ግዳጅ የለባቸው። ለምን ነብይ መልእክት የማድረስ ግዳጅ የለባቸው? የሚል እምነት ስላላቸው። አሁን ሼኹ ይሄንን ነገር ያይና ኦኬ ኦይላ ዘር ኤቪደንስ እስኪ ማስረጃችሁ መጀመር አቅርቡ ይላቸዋል። ማስረጃቸው ምንድነው? The proof quoted by these people is that the Quran says that Allah sent revelation and inspiration to them women. Allah subhanahu wa ta'ala la'andan anistoch Quran ust ra'ayn awrudwal wahin galtullachawal malakotay ra'ayn galtullachawal ee ra'ayn for example lam sali sent revelation or inspiration to Musa the mother of Musa ለሙሳ አለይሂ ሰላም እና የመጣው ምን ራእይ መጥቶላታል ምንም ሱረቱ ቀሰስ ምዕራፍ 28 በሱረቱ ቀሰስ ምዕራፍ 28 ቁጥር 7 ላይ and we inspired the matter of Musa telling suckle him but when you fear for him then cast him into the river and fear not greed ለሙሳ አለይሂ ሰላም እናት እንዲህ የሚልን መልእክትን አስተላለፈልናት አጥቢው ነገር ግን በፈራሽ ጊዜ በወንዝ ውስጥ አሳልፊው ፊልናስ ናስክሪ አትፍሪም አትዘኝም verily we shall bring him back to you በርግጥኛ ወደ አንቺ ዘንድ ተመልሶ እንዲመጣ እናደርጋለን እንመልስልሻለን and shall make him one of our messengers ከመልእክተኞቻችን መካከል ይሆናል አላት አሁን ጌታችን አላህ መልእክተን አስተላልፎላቸው ለሙሳ አለይሂ ሰላም እና የተላለፈው መልእክት ምንድነው ሙሳ አለይሂ ሰላም እንዲያጠቡ ከፊራኦንም ለመጠበቅ ስለነበረው ከፊራኦንም ለመጠበቅ ደግሞ በባህር ወይንም ደግሞ በወንዝ እንዲለቁትና እንዲሄድ ለዚህ ደግሞ ፍራቻ በፍጹም እንደማያስፈልግ ለምን አላህ መልሶ እንደሚያመጣ እንዲሁም ደግሞ ከመልእክተኞቹ መካከል አንዱ እንደሚያደርግ ጥሩ ነው ማሻአላህ መዲና 44 ጥሩ ነው ፖስት ማድረጋችሁ ጥሩ ነው አንቀጾቹን ስጠቅስ ብታደርጉልኝ እንደዚህ ቆንጆ ነው በጣም አንቀሮቹ ተጠቅሰው እንዳይባክኑ ያደርጋቸዋል ታይ ጀዛከላሁ ኸይራ እና ይሄ ራእይ ስለመጣላት ይሄ ራእይ ስለመጣላት ለሙሳ አለይሂ ሰላም እናት ነብይነትን ማረፍ ተችሏታል ይላሉ እንደ ማስረጃ ማለት ነው አሁንም ይከተላሉ and Allah the almighty all powerful sent Jibril to Mary ለመርየም ደግሞ አላሁ ተዓላ ጅብሪል አለይሂ ሰላም ልኮላታል ተመልከት ሱረቱ መርየም በሱረቱ መርየም ምዕራፍ 19 ከቁጥር 17 እስከ 19 مريم 19 كقطر 17 اسك 19 then we sent her our ruh ملكتنياتين وين روحاتشنن جبريل عليه السلام ود مريم زند لكنه he appeared before her in the form of a man in all respects لسوان بسو قرص تمسرو قرب she said رسوان من ديالك verily I seek refuge with you the most gracious Allah from you اني بقى الرحمن بقى زنيو أملاك ካንተ ተጠበቃለሁ እፊ ዱፊር አላህ አላህን የምትፈራ ከሆነ አላህን የምትፈራ ከሆነ the angel said ከዛ መልአኩ ምን አላት i am only a messenger from you lord እኔ ከጌታ ዘንድ የተላኩ መልእክተኛ ብቻ ነኝ to announce you the gift of righteousness መጽሁን ልጅ ልሰጥሽ ወይም ላበስርሽ የተላኩን መልእክተኛ ነኝ አላት ይሄ ጅብሪል አለይሂ ሰላም ተወቀጣ አናግሯታል ብቻ ይሄ የሚያሳየው የነብይነት ማዕረግ እንዳላት ነው ይላሉ እንዳላት ነው ይላሉ ሌላም ይጠቅሳሉ the angels addressed her saying መልአክት እንዲብለዋታል እኮ ለመርየም ሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 42 በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 42 እስከ 43 O Mary verily Allah has chosen you መርየም ሆይ አላህ በእርግጥ መረጠሽ verified you and you manasash choosing you above the women of the rulers kalamat kullu kallut instoch anchin alaqa anchin abelata o mary maryam hoy submit yourself with obedience to your lord meditash taleji prostrate yourself lersu agobdiji wemruka agiji i mean rukargi and sigaji and bow down along with those who bow down ከጎንባሾችም ጋር አብረሽ አጎንብሽ ለእርሱም ተገዢ ለእርሱም ስገጂ ከጎንባሾችም ጋር አብረሽ አጎንብሽ ይሄ መልአክት እሷን ይሄንን ቃል አናገራታ ይሄ የሚያሳየው ምንድነው ነብይ ማረክ ስላላት ነው ይላሉ ብለው እንደማስረጃ ያቀርባሉ ከዛ ሸኹ ምን ይላል reputation of their view ታዲያ ለነሱ በቂ ምላሽ ሰጣቸዋል ይላል reputation ሊያቀርቡ ነው ሸኹ ማስረጃ ሊያቀርቡ ነው እነዚህ የተከሳቸው ሁሉ ማስረጃ መሆን እንደማይችሉና አላህ የሴት ነብያትንም የሴት መልእክተኛ ምን እንዳላከ ማስረጃ ያቀርብ ነው what they say cannot be taken as proof of the prophet of women ከላይ የተከሱት ማስረጃዎች ለሴት ነብይነት የሚያገለግል ፈጽሞ አይደለም their view may be refuted from several ways በርግጥ አስተሳሰባቸው በተለያዩ መንገዶች ማክሸፍ ይቻላል ሊመለስላቸው ይችላል number 1 የመጀመሪያው we do not accept their view that a prophet is not commanded to convey the message እነሱ እንደሚሉት ሴቶች ነቢያቶች ናቸው ነቢያቶች ደግሞ መልእክቱን የማድረስ ግዳጅ የለባቸውም ስለዚህ አላህ ሴቶችን መልእክተኝ ነቢያቶች አድርጎ ሊልክ ይችላል የሚለው አመለካከት ተቀባይነት አይኖረውም ለምን ምክንያቱም ነብይ የሚለው ትርጉሙ ይሄ አይደለም እና ይላል ነብይ መልእክቱን የማድረስ ግዳጅ አለበት ይላሉ ሸኹ ምን ይላሉ to teach and also to convey the message ነብይ መልእክቱን የማድረስ ግዳጅ አለበት our view is that ታዲያ የኛ መልካታ ምንድነው there is no difference between a prophet and a messenger in this regard መልእክቱን በማድረስ ረገድ ነብይም ሆነ መልእክተኛ ሁለቱም ልዩነት የላቸውም በሁለቱም ላይ መልእክቱን የማድረስ ግዳጅ አለባቸው the difference is that ታዲያ የነብይና የመልእክተኛ ልዩነቱ ምንድነው ካላችሁ a prophet is sent with the laws of messengers who came before him ነብይ የሚባለው አዲስ ህግና ስርዓት የሚወርድለት ሳይሆን ከሱ በፊት የነበረው ለመልእክተኛ የወረደለት ህግ ለሱ ይመጣለታል በከዚህ በፊት በነበረው መልእክተኛ መሰረት ነው የሚያስተዳድራቸው የሚመራቸው እንጂ አዲስ የሆነ ሸሪዓ አዲስ የሆነ ህግ የሚመጣለት አይደለም እንጂ መልእክት በማድረስ ረገድማ ሁለቱም ልዩነት የላቸውም ለዚህ ደግሞ ማስረጃ ማቅረብ ይቻላል ይላሉ ሸኹ ለዚህ ማስረጃ ማቅረብ ይቻላል ከማስረጃው መካከል ነብዩ አለይሂ ሰላቱ ወሰለም ነገ የትንሳኤ ቀን ነብይ አይቻለው ምንም መልእክተኛ ምንም ሰዎች ያልተከተሉት ሌላ ደግሞ ነብይ ሁለት ወይም አንድ ተከታይ ያሉትን በርግጥ አየሁኝ ብለዋል። ስለዚህ ነቢያቶች ህዝቦች እንደሚከተሏቸው መልእክቱን የማድረስ ግዴታ እንዳለባቸው የሚያሳይ ነው። አላህ ደግሞ መለኮታዊ ራዕዩን አውርዶ በነብይ ልቦናው ሰው ብቻ ተቀብሮ እንዲቆይ ያደርግን አላህ መልእክቱን እንዲተላለፍለት ስለሚሻ ይላሉ። አንድ ይሄን የመጀመሪያ ቀርባለሁ። ስለዚህ ነብይ ሆነ መልእክት ማድረስ ግዴታ ስላለበት ሴቶች ነብዮች ናቸው መልእክት የማድረስ ግዴታ ይለባቸው ማለት አይቻልም። የነብይ ትርጉም ተዛብቷል አስለን ነው የሚሉት። ሁለተኛ ማስረጃችን ሴት ነብይት ሊኖር እንደማይችል The revelation sent by Allah to these women. Toch yetelakaw. Ya Allah salam bawlum lesfenna lenezi enstoch yetelakaw ra'i wem wahi the mother of Musa in Asia. Le Musa na le Asia happened in the form of dreams. Behelm belku no yetayachaw. Behelm belku no yetegelnesallachaw. We know that. Tada yihin mannawqallen that dreams may form a part of revelation. Hilmoch ye wahi wem ye ra'i ክፍል ሊሆኑ እንደሚችሉ and that this may happen to people other the prophets ኢማ ታላ ከነቢያቶቹ ምኮ ውጪ ለሆኑ ለሌሎች ሰዎችም ይታያቸዋል። አላህ በእልማቸው የሚያሳያቸው ሐቂቃ እውነተኛ የሆነ ነገር ወደፊት የሚከሰትን غیب የሆነው ነገር የሚያሳውቃቸው እኮ ሰዎች አሉ። እነዛ ሰዎች ሁሉ ግን ነብይ ናቸው ማለት አይደለም። ወይም ማታ ተኝቶ በህልሙ ነገር ሊከሰቱ የሚችለው ወይ ከሳምንት በኋላ ሊከሰት የሚችለውን አላህ በህልሙ ቢያሳውቀው ነብይ ነው ብለን አንሰይመውም አንጸይመውም። ከዚህ አንጻር ራእይ ስለመጣላቸው ተኝተው ህልም ስለያዩ ነብይ ናቸው ማለት አይደለም። ሶስተኛ we don't accept their view that everyone who is addressed by the angel is a prophet. ነብይ የመጣለት መልእክተኛ የመጣለት ይቀርታ መልአክ የመጣለት ሁሉ ነብይ ነው የሚለውን አመለካከታቸውን አንቀበልም። ለምሳሌ ለመርየም መልአክ መጥቶላታል መርየም 19 ከቁጥር 13 እስከ 19 ነብይ ለማርያም እኮ አለይሂ ሰላም ረሱላ ለላህ ሰላም ይስፈንና አንጀል የመጣላት መልአኩ የመጣላት ነብይ ስለሆነች ነው የሚለውን አመለካከታቸውን በፍጹም አንቀበልም ይላል ሸኹ። ለምን ሲባሉ በሐዲስ እኮ ተገልጾልናል ነብይ ያልሆኑ ግን መልአክ ወደ እነሱ ዘንድ የመጣ ለምሳሌ Allah sent an angel to a man who was visiting one of his brothers in a place in another town. በሌላ ከተማ ይኖር የነበረው የኢማን ወንድሙን ለማግኘት የተንቀሳቀሰውን ታሪክ አስታውሱ። He asked him why he was visiting him. ታዲያ መልአኩ መንገድ ጠብቆት ለዛ ለወንድሙ ወንድሙን ሊዘይር ለነየተው ሙስሊም ጥያቄ አቀረበለት። ለምንድን ነው የምትጎበኘው ሄደ ለምንድን ነው የምትዘይረው አለው። And when he said he told him that man abdul malasalat one of his brother that I loved him for the sake of Allah and ila Allah biye wadallahu selezi ila Allah biye selamoddo no lezeyro mihedo wal keza malaku minalo told him that Allah had sent him to tell him that he loved him Allah malakun indelake anta la Allah bil endowderko Allah dum antan wadduhal ehin malikt indenegre Allah likonyal dar tara ehi sew መንገደኛው ነው ወንድ ሙስሊም ነብይ ነው ማለት አይደለም መልአኩ ዘንዳ ስለመጣለት ሌላም ምን ጨመር ይላል። and the story of the bald man ያ መልአጣው ሰውዬ the leopard ቆማጣው and the blind እንዲሁም ደግሞ ማየት የተሳነው man is well known ሶስቱ ሰዎች የታወቁ ናቸው ቃል Jibril came to teach the Jibril came to the teach the sahabas እነዚህ ዘንዳ መልአክ የመጣውንም እናስተውሳለን። ሌላው ደግሞ ተጨማሩ ነብዩ አለይሂ ሰላቱ ወሰለም የሳቸው ባልደረባ ጋር ጅብሪል መጥቶ ያውቃል። ታዲያ እነሱ ነብይ ናቸው ማለት ግን አይደለም አይደለም። ስለዚህ መልአክ የመጣለት ሁሉ ነብይ ነው ማለት አይደለም አያስኬድም ማስረጃችሁ። አራተኛ ላይ ምን ይሏቸዋል ሸሁ the prophet sallallahu alaihi wasallam refrained from stating whether Zulqarnain was a prophet even though the Quran said that Allah sent him inspiration to him. And Nabi alayhi salatu wasalam ko Zulqarnain nabiy ne wais aidellem yemilon alawqen belawallu. Zulqarnain nabiy ne wais aidellem yemilon alawqen. Gin le Zulqarnain Allah ra'i awrodollet neber. Ra'i sila awrodollet gin nabiy no malet aidellem. Ihew Quran suratu Kaf miraf 18 qutr 86. Kaf 18 86. Allah said by inspiration, O Zulqarnain, either you point them or treat them with kindness. አላህም ላይ ያወረደለት ለዙልቀርነይን ዙልቀርነይን ሆይ ከሻህ ቀጣቸው ከፈለክ በርህርና ተንከባከባቸው በእዝነት ተንከባከባቸው ከፈለክ ደግሞ ቀጣቸው ብሎታል ይሄ መጥቶለታል ራይ ግን ዙልቀርነይን ነብይ ነው ማለት አይደለም ነብይ ሁን አይሁን አላውቅም ብለዋልና አሽረፍ አልኸልቅ ነብዩ አለይሂ ሰላቱ ወሰላም አምስተኛ ሸኹን የሚያቀርቡት ማስረጃ አምስት They cannot quote as evidence the text which say that Allah is Mary. Allah Maryamin marqatal ilalal Ali Imran 342 Allah marqat ilal. Allah marqatash yilo marqat Maryamin yilo qanqaw nabiyinnat ma'arid yetechara qonun ayasayimni. Mikniyatum Allah clearly stated that he has chosen people other than the prophets. ከነቢያቶች ውጪ የሆኑ አላህ የመረጣቸው ሰዎች እንዳሉ ቁርአን ይናገራል። እነዚህ የመረጣቸው ሰዎች ግን ነቢያቶች አይደሉም። ለምሳሌ ሱራቱ ፋጢር ምዕራፍ 35 ላይ ሱራቱ ፋጢር ምዕራፍ 35 ቁጥር 32 ሱራቱ ፋጢር ምዕራፍ 35 ቁጥር 32 ከዚያም እነዚያን ከባሮቻችን የመረጥናቸው ይላል። ልብ በሉ ከዚያም እነዛን ከባሮቻችን የመረጥናቸው መጻሕፍቱን አወረስናቸው ከእነርሱ ነፍሱን በዳይ አለ ከእነርሱ መካከለኛ አለ ከእነርሱ በኋላ አሜን ከእነርሱ በአላህ ፈቃድ በጎ ሰሪዎች ቀዳሚ አለ ያንን መውረስ ታላቅ ችሮታ ነው ይላል። እዚህ ቦታ ላይ ላሳይ የፈለኩት ፋጢር 35 32 ላይ ከዚያም እነዚያ ከባሮቻችን የመረጥናቸው ይላል አላህ የመረጥናቸው we elected ይላል ይሄው እንትኑ ላይ ሎቢው ላይ whom we elected of our own men elect ተደርጓል elect የሆኑናቸው ከባሮቻችን የመረጥናቸው ብሏል ግን ነብያት አይደሉም መልእክተኞች ግን አይደሉም። ስለዚህ ምርየም አላህ ዘንድ መረጠሽ የሚለው ቃል ቢኖርም የነብይነትን ማዕረግ ተቋሚ አይደለም። ለምሳሌ የኢብራሂም አለይሂ ሰላምን ቤተሰብ በተመለከተ የኢምራንን ቤተሰብ በተመለከተ አላህ ከአለማት ሁሉ እንደበለጣቸው ቁርአን ይመሰክራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 33 አሊ ኢምራን 3 33 አላህ choose Adam, Noah, the family of Ibrahim and the family of Imran above the world. አላህ አደምን ኖህን የኢብራሂም አለይሂ ሰላምና የኢብራሂም አለይሂ ሰላምን ቤተሰብ እንዲሁም የኢምራንን ቤተሰብ ከአለማት ሁሉ አልቆ አበለጣቸው መረጣቸው። ያ ማለት የኢምራን ቤተሰብ ነብይ ናቸው ማለት ነው? ኢምራንን ጨምሮ ነብይ ናቸው ማለት አይደለም። ነብይ ናቸው ማለት አይደለም። ስለዚህ ከዚህ አንፃር የሴት ነብይ ነብይት እንደሌለች በግልጽ ቋንቋ ነው ቁርአን ያስተማረው ነብዩ አለይሂ ሰላቱ ወሰለም የገለጹት። ስለዚህ ለዚህ ኤቪደንስ ማንንም ማቅረብ አይችልም ይሉና ሼኹ እነዚህንና መስር በሆኑ አሳማኝ ማስረጃዎች የሴት ነብይት የሴት መልእክተኛ እንደሌለ ይናገራል። ባይሎች መጽሐፍ ውስጥ ግን ያ ሴት ነብይት እንዳለች ይናገራል። ዲቦራን መርያምን የአሮን እህት ማርያምን በተመለከተ ብሉጅዳን ውስጥ ይገኛል የአይሁዶች መጽሐፍ ውስጥ ማለት ነው። አላኩላል ግን በስልምና የሴት ነብይትም የሴት መልእክተኛም የለም። በስልምና ይሄንን ነው የሚያስተምረው። والله عليم ጌታችን አላህ የበለጠ ያውቃል ጌታ አላህ። አላኩላል ለዛሬ የነበረኝ ትምህርቶች ሁለት ነጥቦች ላይ ያተኩራሉ። አንደኛ the manners the perfect manners and attitudes of the messengers of Allah the law of Allah malaikatnich bahariyachon sinnemuraachon betemerekete timish qoyda adergen neber ezaw la safi dum yaayeno ye nabiyinnetna ye malaikatnit marak le chetoch wes le wondoch wondoch bicha mohonachon aqrabana in Allah yitmarnun belibonachin yanirdu faafiru dawan alhamdulillah rabbil alamin wa assalamu alaykum wa rahmatullahi wa barakatuh ማይክ መውሰድ የሚፈልግ ሰው ካለ ማይክ ያዙልኝ። ማይክ ፍሪ። السلام عليكم ورحمة الله وبركاته. دمت إلى درس يا جماعة. جزاك الله أستاذ خالد كبروم الله يجمر له. بدي أهون بتمار نزوريات إياك يا الله. أستاذ ألو عند سدستيكا أستاذ أبو محمد إسكامي جابو درس تايم سلالو إياك إكال الله شو جاوتو أستاذ مايك قل إنده بفيتو عدد لم تلووتو لني لني هون وين لهلو مساوي هون على ووكو منجي وين مايك كأير هال وين دقمو تكأير هالو شايا بوليمو إنده درو عدد لم من اندون على قم ريكارد لما درق بتأمن تنيا درقال هاي عندنا صار لما دي ولي ما الناس هبيني نعلكت ولي ما الناس أنا نعلكت وعليكم السلام ورحمة الله وبركاته. عندي ياك خلال الله شيء أستاذ ما تكاله مثله نقدر كله مايكو سجلنا إن شاء الله يلاهن ديك أوش يسمعي نوجن أستاذ يسمعي يا دلما لسنا اوكي مايكو سايت يا ياكي خاله متايق سو انجليز كهون على وطم مايكو سايت دا ما تقال يا متلون متل النغر خاله ان شاء الله يلم اوكي مرحبا جزاك الله استاذ انجدي الله يجمر الله الله يطبقك انت بس تماك ونيا بسمانو تتقاميوچ الله يادرغن ان شاء الله عند عرف دقيقه يقرال ابو محمد يالجبو مسكي استاذ ابو انس بيت سلام يبلوننا ياو ابو محمد سيناتو يقبلوا لنا ان شاء الله ዛሬ ሰው እንደተናገዱልኝ ጠይቃለሁ የሚችሉ ከሆነ ኡስታዝ አባነስ ማሻአላ ጀዛኩሙላህ ኡስታዝ ማይክ ፍሪ السلام عليكم ورحمه الله وبركاته ማሻአላ እንደምን አደራችሁ እንደምን አረፍዳችሁ እንደምን አመሻችሁ በአለም ዙሪያ خير ናችሁ ሆይ ሙስሊሙ በሰላም አድሩ አሉ ወይ ወሉ አሉ ወይ جزاك الله خير ኡስታዝ كبرم سلمان الفارسي الله عند سلمان الفارسي ادرجه ما شاء الله دس ميل انتنو انا مغنفان يجمامري سلهونه دمصي طرو دمصي يلني ما زاري طات ان شاء الله انغدي يا بالو مغلغل نو ما شاء الله استاذ اونلاين لا جبتوال على جبو استاذ ابو محمد اونلاين لا جبتوال اتايني بلاني على جبو ما على جبو انجدي ان شاء الله يقبالو ابن حبشه يلم دار جبام غرا علي بن حبشه على جبام ما شاء الله سوفار زاري مندن اديس نغرا الله يسمعچوت اديس نغرا الله يلم سلو ندموچاچين የተሰማ ነገር የለም እስ አንድ ጊዜ ማይክ ያዙ ኢንሻአላህ ሲከራሃኑ ታዩ ሲማይክ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ሰማለሁ ያ ጀማ አዲስ ነገር የሰማ ሰው አለ ዛሬ ዛራ እንዳለ ሰምቻለሁ ዛሬ ዛራ እንዳላቸው ህዝቡ እንደሚሄድ ሰምቼ ነበር እስካሁን ምንም የሰማሁት ኢንፎርሜሽን የለኝም وعليكم السلام ورحمه الله وبركاته አሁን የገባችሁ በሙሉ ቀንደና መጣችሁ ኢንሻአላህ አቡ መሐመድ ኦንላይን ይታዩኛል እንግዲህ ኦሮሞስ ተገብቷል አልገቡም አልገቡም እስካሁን እንግዲህ